materia uchi ndeme yetewe dedu unache begedos kare memfese yegedes kanche itai hoy memekde Malewim zufane Sigreti krebele Sigreti krebele Kibur dengi avuç Yavan licuç Bebegu demite vajju sewoj bitemek deslem hon tanzu maderia honulet lenegusu maderia uchi endemen yetewededu nache begedus kali በመንፈስህ ይቀደስካቸው ጌታይ ሆይ በመቅደስህ እፍ ባለ ወንዙፋን ስግደት ይቅርብል ስግደት ይቅርብል ባለማላፍ እርካታ ያጡ ዝናይነ ሰምተው ከሩቅ መጡ በሃጃን ድንኳን ከሚቀመጡ ባንተ ማደሪያ መጣለ መረጡ ማደሪያ ውጪ እንደመን የተወደዱ ናቸው በቅዱስ ቃል በመንፈስህ የቀደስካቸው ጌታይ ሆይ በመቅደስህ ከፍ ባለ ወንዙፋን ስግደት ይቅርብል ስግደት ይቅርብል ጓዳዎች ክብር ነገሮች ትከምረዋል የሰማይ ሀብቶች በመብራት በዘይትህም ቅባቶች እጅግ ደመቁ ያንተ ልጆች ማደሪያዎች እንደምን የተወደዱ ናቸው በቅዱስ ቃል በመንፈስህ የቀደስካቸው ጌታይ ሆይ በመቅደስህ ከፍ ባለ ወንዙፋን ስግደት ይቅርብል ስግደት ይቅርብል ካህናቶች በመለከቶች መዘምራን በዜማ ቃዎች በአንድነት ቃና ወጣ ድምፃቸው ከፍ አደረጉ በመስጋናቸው ማደሪያ ውጪ እንደምን የተወደዱ ናቸው በቅዱስ ቃል በመንፈስህ የቀደስካቸው ጌታይ ሆይ በመቅደስህ ከፍ ባለ ወንዙፋን ስግደት ይቅርብልህ segreti crebelli. E dell'anima vi umere tu, le oligo vengene, becerine tu, Itale hizbu sette mogesu, yamlaki kibir molla megdesu. Mareria uchi, demen, yitibidu nacheu, egedus gale, bemenfesihim, yegedus gacheu. Itaioi bemegdese kefibale wimtufane sigreti krebele sigreti krebele.